فمن حق عليه كلمة العذاب أفأنت تنقذ من في النار لكن الذين اتقوا ربهم لهم غرف من فوقها غرف مبنية تجري من تحتها الأنهار وعد الله لا يخلف الله الميعاد ألم تر أن الله أنزل من السماء ماء فسلكه ينابيع في الأرض ثم يخرج به زرعا مصفرا فتراه مصفرا أفمن شرح الله صدره للإسلام فهو على نور من ربه فويل للقاسية قلوبهم አላህ ክሮችን ሲለግሰን አይተናል ንገርም ትላንትና ከተማርነው ቁርአናዊ ቃሎች ውስጥ በበሽሪዑ ከመስለኛልና እዚህ ፖይንት ላይ መቆም ነበረብኝ በያሰብኩ ማለት እኔ ወንድሞች በጣም በርካታ አስተማሪዎች የተለያየ ሐሳብ ሊነግሯችሁ ይችላሉ። በአንድ ጉዳይ ላይ 3 4 አይነት የተለያየ ሐሳብ ልታደምጡ ሁሉ ትችላላችሁ። ኦኬ አላህ ግን በዚህ ቁርአናዊ አንቀጽ ላይ በጀነት አበሰራቸው ባሮችን ብሎ ያሞካሻቸው ያቆላመጣቸው እንደማን ነው يستمعون القول ሰዎች ሲናገሩ በፍቅር በሰላም በደብ ያዳምጡና እጅግ ጥሩ ነው የተሻለ ነው የሚባለው ነገር መርጠው የሚተገብሩ ሰዎች ናቸው ይላል። እርግጥ ነው ጃሂል አስቸጋሪ ነው። ጃሂል የነገሩትን ሁሉ መቀበል ነው እንደ ባዶ ቆርቆሮ ማለት ነው። ስለዚህ ሁሉ ጊዜ አንዳንድ ጊዜ እጅግ አደገኛ የሆኑ ከእስላም ሊወጡ የሚችሉ አቋሞች ከምንወዳቸው ሰዎች ሰምተን መስመር እንለቃለን። ስለዚህ ወንድሞች ሁሉ ጊዜ የሚነገርን ቃል ከሰው የሚወጡ ቃላቶችን እንዳለ ወስዶ የግለሰቦች የጅማዓዎች ትፎዙ ከመሆን በኔ በኩል ከሰማን ካዳመጥን በኋላ አህሰነሁ ማለት እውነቱን ማለት ነው። ከሰማናቸው ንግግሮች መካከል እጅግ የተሻሉ የተመረጡ ወደ እውነት የቀረቡ ቃሎችን የሚቀበሉና የሚተገብሩ ማለት ነው። ስለዚህ ሙእሚን በባህሪው አግበስባሽ አይደለም። ከሰሜንም ከደቡብም ከምስራቅም ከምዕራብም የመጣው ነገር አገበስብሶ የሚቀበላል። ሙእሚን በባህሪው የመረጃ ሰው ነው። በባህሪው የሰማቸው ቃላቶች በቁርአን ላይ አስቀምጦ ሰሂህ የሆኑ የነብዩ ሰለላም ሐዲሶች ላይ አስቀምጦ ከዛ በኋላ ነው ቃላቶች የሚቀበለው። ዛሬ በሚያሳዝን ሁኔታ ሰዎች በየግሩፕ ስር ተሰግስገው የሚወዷቸው ግሩፕ ውስጥ የተነገሩ ቃላቶች ሁሉ ከቁርአን በላይ ቦታ ያገኙ ነው። ኦኬ የሚያሳዝን ሁኔታ ማለት ነው። ስለዚህ ወንድሞች አላህ الذين يستمعون القول فيتبعون احسنه እነዛ ንግግርን ሰምተው እጅግ ጥሩና እውነት የተሻለው መርጠው የሚሰሙ ሰዎች ናቸው። እኔ ባሮች ናቸው ማለት ሲደመር እንደነዚህ አይነት ሰዎች ነው በጀነት አበስርልኝ ምልህ ነው ያለው። የዚህ አንቀጽ መዝጋው ምንድነው ያለው? ኡላኢከ الذين هداهم الله ንግግርን ሰምተው ሲያበቁ። ኦኬ አሁን እናንተ ንግግር ቆይ ሰማችሁ። ከኔ ንግግር መካከል ከቁርአን የወጡ ቃላቶች ድንገት እንኳን በተነፈስ ያቺን ወደ ጎን ጥላችሁ ቁርአኑን ብቻ ነው ሙጭጭ ከቁርአን ጋር የሚስማሙ እውነቶችን ብቻ ነው እንጂ መቀበል እገሌ ስለተናገረ ብሎ ለምን ምን አባት ይላችሁ? ቁርአን لئن اتبعت اكثر من في الارض يضلوك عن سبيل الله بدر لا يالو بركاتوچ نكتلالو بلا بتنسى كاني الدين ياوطو حالي وغنوچ سووچ سله تناغرو سله صافو سله ورو بتچا ونتا يكونو سلازي الله جل وعلا سمتو ادمطو بغو نغرن مرطو كميزوت مرطي سواروش مكاكل يادرغن ከቀጥሎ ምንድን ነበር ያለው? ኡላኢከ ለይ ተውሉል አልባብ ይተሻለው አዳት የሚባለው ነገር መዘው የሚይዙ ሰዎች እነዚህ ናቸው። የአክል ባለቤቶች እነዚህ ናቸው። ቅን ልቦና ያላቸው ምርጥ አክል ያላቸው ምርጥ ልቦና ያላቸው ያለው ሁሉ ያሞካሻቸው ነው። አንዳንድ ጊዜ ከመጠሉት ሰው እውነት ሲመጣ ጆሮአችን ሁሉ እኮ ይደፈናል። ቁርአን ቢነገርኩ ሰው ዛሬ አይሰማም፣ ከጠላችሁ አይሰማም። ቁርአን ግን አዳምጠው በጎንም ይዘው ከምንጠላው ሰው ይምጣ ከምንወደው ሰው ይምጣ ምንቀበለው ምርጥ ምርጡን እውነት እውነቱን ብቻ ነው። አግበስባሽ አይደለንም። ለምን አባት አለ? ለምን መሪ የህይወት መመሪያ መጽሐፍ አለ ወንድሞች? ስለዚህ አላህ እንዲያቆላመጣችሁ ባሮቹ ፕሊስ። ዝም ብሎ የግሩፕ ቲፎዞ የገሌ ቲፎዞ መሆን ኖት ፌር ማል ቁርአን። ከዛ ቀጥሎ አላሁ ጀለ ወዓላ እውነት ሲነገራቸው አንቀበልም ብለው መስመር የለቀቁ ሰዎችን አስመልክቶ እንዲህ እውነት እየተነገረ የኔ የቅጣት ቃል የተረጋገጠባቸውን ሰዎች እንዶ መዘህ ልታወጣ ትፈልጋለህ እንዴ? አትሞክር አትሞክር፣ ካንተ የሚጠበቀው ማድረስ ነው። አድርስ፣ የተቀበለ ይቀበል፣ ያልተቀበለን ግን አንተ በግል እንዲቀበል ማድረግ አትችልም፣ ቁም ብሎ አላሁ ጀለ ወዓላ ረሱልን ይወቀሰበትን ወይም ደግሞ ስርዓት ያሳሰበትንም አያት አይተን ቃል አይተን ነበር ግትላንት ሰለላሁ ዐለይሂ ወሰለም ላኪን ለዚነ ተቀው። ኦኬ ቤተው ነገር ኡስታዝ ላኪን ለዚነ ተቀው ነገር ግን አላህ ላኪን ነገር ግን ለዚነ ተቀው እነዛ አላህን የፈሩና የተጠነቀቁ ረበሁም ይላል ጌታቸውን የፈሩና የተጠነቀቁ ግለሰቦች አለ ለሁም ሁረፍ ለነሱ ክፍሎች ተዘጋጅተውላቸዋል አለ በየህንጻዎች ስር አረፍ የሚሉባቸው ከወዳጆቻቸው ጋር የሚዝናኑባቸው ደስታን የሚያጣጥሙባቸው ህንጻዎችና ክፍሎች ተዘጋጅተውላቸዋል አለ من فوقها غرف غرف كفلوچ አሏቸው አፈመን ሐቀቀው غرف السلام عليكم ابيت 19 ያልተረገምከው ነውንዲ مرحبا እሺ ይቅርታ ወደ ኋላ መለሳል ያቆም ነው አፈመን ሐቀ عليه كلمه العذاب ላይ ነው ያለኝ ነው እንግዲህ ወላይካ ሁም ኡሉል አልባብ ብሎ ነበር። እነዛ ንግግርን ሰምተው ቃላቶችን እየመረጡ እውነት እውነት የሚዘው ሰዎችን በደንብ አድርጎ ነው አላህ ያወደሳቸው። ቀጥሎ ምን ይላል? አፈመን ሐካ የተረጋገጠበት ሰው የወጀበበት ሰው አለይሂ በሱ ላይ ከሊመቱል አዛብ የጌታ የቅጣት ቃል ከሊማ ማለት ቃል ማለት ነው። አልአዛብ ማለት የቅጣት ቃል እገሌ ይቀጣል የሚል የአምላክ የቅጣት ቃል የተረጋገጠበት ሰው وجوابه محذوف دل عليه ما بعده اي هل تقدر على هدايته ማለት ነው። ምን ማለት ነው? افمن حق عليه كلمه العذاب የአምላክ የቅጣት ቃል የተረጋገጠበት መጥፎነቱ ሰውየው አስቸጋሪ ከባድ መጥፎ ሰው መሆኑ አላህ ዘንድ ታውቁ ግለሰቡ እንደሚቀጣ ሲመጣ አላሁ ጀለ ወዓላ በቀጣቱ ያረጋ በቃሉ ያረጋገጠበት ሰው ምን ይሁን ካላችሁ هل تقدر على هدايته يا محمد ይሄን ግለሰብ ከጀሃነም ሰዓት ማውጣት ከቅጣት ማትረፍ ቅኑ መንገድ ላይ መምራት ትችላለህ እንዴ አትችልም ነው የሚለው አላህ ከዛ ቀጥሎ ምን አላቸው አፋ አንተ ነህንዲ ቱንቂዱ የምታድን ምን ፍናር ጀሃነም ውስጥ ያለን ግለሰብ እንዴ ወጥ ተርገ ማዳን የምትችል ሰው ነህ እንዴ አትችልም هل تستطيع يا محمد ان تنقذ من هو في الضلال والهلاك اتمت وسط بمرچاو بفلاغوتو يا املاكن قال القبلم بلو ستتين يمرطن جلسه ما دان تشلاله وي كجهنم اسات ماوقات تشلاله وي نميرو الله امام القرطبي من يالو مسلاچو كان النبي صلى الله عليه وسلم صلواته وتوس يا الله ملائكتنيا نبرو من يحرس على ايمان قومه وقد سبقت لهم من الله الشقاوة فنزلت الآية النبي صلى الله عليه وسلم ህዝቦቻቸው ሁሉ እምነትን እንዲቀበሉ ጥሩ ሰዎች እንዲሆኑ በጣም ይፈልጉ ነበር በጣም ይጓጉ ነበር ከዛ አላህ ምን አለ እንዴ እኔ በፍጹም አቅል እንደማይቀበሉ አውቃቸው ሳበቃ የቅጣት ቃልን ያረጋግጡባቸው ወደ ጀሃነም ሰዓት እምጥላቸው ሰዎች ከጀሃነም ሰዓት ማውጣት ትችላለህ እንዴ እዚህ ነው ያህል ምንድነው ግብግብ የሚያደርገ የዚህ ነው ያህል ምንድነው ራስህ የምትጎዳው እንዴ ካፊር እኮ አለ ወለት የማይቀበል አለ ወለት የሚቀበል አለ ወንጀል ቢሰራ አለ ወንጀልን ቢርቅ አለ ስለዚህ ካንተ የሚጠበቀውን ፈጽም ካቅም በላይ አትንጠራራ እንትንን ቀንስ ነው ይላል እቺን አያት አስመልክቶ ይቅርታ ዩሪዱ አባራህብ وولده ومن تخلف من عشيرة النبي صلى الله عليه وسلم عن الإيمان وكرر الاستفهام أفأنت تأكيد لتقول الكلام والمعنى يقول النبي صلى الله عليه وسلم بتلي أبو لهاب سلمنا نتكبل بتعام دك موال عندما يساعد شيء يكرب زمدوج سلمنا يلتكبل وتنسي عصبه وستعاد شيء يقوس اللبرنا عندي أني جهنم إساعد تقبل لهبية يوسن كبة قلسة ከጀሃነም ሰዓት መዘህ ማውጣት ትችላለህ ወይ ታውንጅጉ የዚህን ያለንት ማለትን ቀንስ ኢላሁ ጀለ ወዓላ ረሱልን እንዴት ምን እንደልባቸው ስርዓት ሁሉ ያስተማራቸው ነው ላኪን الذين تقوا ነገር ግን እነዚያ አላህን የፈሩና የተጠነቀቁ ረበሁ ጌታቸውን ዱንያ ላይ የፈሩ የተጠነቀቁ المتمسكون بشريعته وطاعته የአላህን ህግና ስርዓት ያከበሩ አምላካቸውን በመታዘዝ ምድራዊ ህይወታቸውን ለመጨረስ የታገሉ ሰዎች አለ ለሁም ጉራፉን ለነሱ ክፍሎች ተዘጋጅተውላቸዋል ለሁም ፊል ጀነቲ ደረጃቱን ዓሊያ وقصور شاهقه بعضها فوق بعض مبنيه من زبرجد وياقوت ከሉልና ከተለያዩ እጅግ ውድና ማራኪ ከሆኑ ማዕድናቶች የተሰሩ ውብ ውብ ክፍሎች አሏቸው ውብ ውብ ህንጻዎች አሏቸው አለ بعضها فوق بعض لهم غرف ክፍሎች አሏቸው من فوقها غرف ከዛ ክፍል በኋላ ሌላ ደግሞ አዲስ ህንጻ ወደ ላይ አዲስ ቤት አዲስ ፎቅ ወደ ላይ የተገነባበት ህንጻና ክፍሎች ይጠብቋቸዋል አለ ዛሬ ኢትዮጵያ ውስጥ የተለያዩ ግንባታዎች በስፋት የተገነቡ ነው። ግንባታው በአፓርታማ መልኩ የሚገነቡ አንደኛ ፎቅ ላይ እጅግ የተዋበ ምርጥ ቤት ያላችሁ ሁለተኛ ፎቅ ላይ እንደዛ ማለት ነው። ጀነት ውስጥ መላሁ ጀለ ወዓላ ለባሮቹ ለውድ ውድ አገልጋዮቹ በየህንጻው ላይ ምርጥ ምርጥ ክፍል አዘጋጅቷል። ምርጥ ምርጥ ቤት ምርጥ ምርጥ ህንጻ ሰርቷል። ኦኬ ከዚህ ምርጥ ህንጻ ምርጥ ክፍል በኋላ ወደ ላይ ከፍ ስትሉ እንደዛው የሚያመርና ጅጌቷ በህንጻ ተጠብቃቸዋል። والله አሁን ዱንያ ላይ ምርጥ ቤት ውስጥ ኖራችሁ ካመት በኋላ አዲ ይሆናል። አዲ በጣም የሚደንቀው ከጭቃ ቤት ወጥቶ ወደ ብሎኬት ቤት የሚገባ ሰው ለአንድ ወር ለሁለት ወር ድስት ይላል ይደስታል። ከዛስ ኖርማል ነው የሚሆነው። የጀነት ውስጥ ግን ህንጻዎች በየእለቱ የተሰሩት ከሉል ከዘበርጀድ ከያቁት ከወርቅ ከብር ሲሚንቶ ነው ይሁን ይዛ አላቀ ሲሚንቶ ይሄ ምንድነው አሽዋ ምናምን አይኖርም። እና ጀነት ዓለሙ ስለ ህንጻ ሲወራ ይሄ የምታቁትን ዝም ብሎ በክፍል ብቻ ክፍል ተገንብቶበት ከዛ መንጣፍ የተነት አታስቡ። አላሁ ጀለ ወዓላ ለጀነት ሰዎች ያዘጋጀው ክፍል ያዘጋጀው ህንፃ والله لا تتخيلوا ለሰከንድ ከዱንያ ጋር እንዳታመሳስሉት። ወደ ክፍሉ ስትገቡ አይታችኋል አሁን በሪሞት ይከፈት በራል እናንተ ጋር በሪሞት ይዘጋል ገና ስትመጡ የሰው ምንድነው ይሆነ ነገር ሲያገኝ ይከፈታል ውሃ በእጃችሁ እንዲስትሉት አለ አረ የጀነቱ لا تحسبوه مثل ذلك والله ما لا عين رأت አይኖቻችሁ እንኳን ልታዩት የማየት እድል ራሱ ያላገኛችሁለት ነገር ነው ዛን ተብቃችሁ በሮጅ በጆሮቻችሁ ሰምታችሁ አታውቁም። አሁን ስለ ጀነት እንደፈለኩ ባውራችሁ ሪል ጀነትን አውቅልም እሺ የጀነት ሌላ ዓለም ነው። አሁን እስቲ ስለኔ ቢነገራችሁ ባላህ ይያችሁ አለ ኡስታዝ መሐመድ እኮ ማሻአላ አንቺ ስታዩ እንዴት አይነት ሰው መሰለሽሩ ቢወራላችሁ እኔ ጋር ስትመጡ ሌላ ነገር ነው ተብቃችሁ። መሬም አሁን በጣም ወዳታለሁ አሁን ስለ መሬም እንደፈለኩ ነግራችሁ ትክክለኛ መሬም ምን አልገልጽላችሁ እንደፈለኩ አግራብጭ ማለት والله ጀነት ዓለም ውስጥ የሚያለው ሁረፍ አላቸው ሁረል አይን አላቸው እንዲተክላለ እንዲ ነው ሲባል ሪል የጀነትን ተጨባጭ መግለጽ አንችልም። እንኳን ሳናየው አይተነው ብናወራ ራሱ በተጨባጭ ረሱል ምርጥ ስማቸው ይባላል ዝናቸው ሰሞኑን ወድድናቸው والله ፕራክቲካሊ ረሱልን ያዩ ግን አፍቀሯቸው ጀነት ዓለም ውስጥ እንልያ ይሆን ይያሉ በዚህ ሐሳብ የከሱ ሰዎች ያሉ ምን ይባላል ليس من راى كمن سمع ይባላል በአይኑ ያየ እንደሰማ አይደለም በፍጹም አይገናኝም። ስለዚህ ሆረፍ ሲባል የሆነ ህንፃ የሆነ ባለፈው የፈረሰው ምናምን የሆኑ ሰዎች የገነቡት አታስቡት። ይሄ እኮ የገነቡ ምስኪኖች ናቸው والله العظيم ሁለት እግር ያላቸው አንድ አፍ ያላቸው ሁለት አይን ያላቸው ቢደክማቸው ቆሻሻ ተሸክሞ ቢዞሩ ሰዎች የገነቡት ህንፃ ነው። ጀነት ዓለም ውስጥ በመላእክት የተገነባ ሁሉ ነገር ደስ የሚል ነው። አቡ አላህ ክትታችሁ ለስንታይ መንገባን መስለም ሀለታችን አስቸጋሪ ነው ግን አላህ የጀነት ያርጋል። لكن الذين اتقوا ربهم لهم غرف من فوق ጠፋው ዋን ቱ ዋን ፊሩዝ ያሳይቺ ነው ኦኬ እዛ አገናኘ አላህ አላህ ተጅሪ አለ አላህ ተፈሳለች እኮ አለ ምን ታህቲሃ ከበስተስሯ አልአንሃር ጅረቶች ይፈሳሉ አለ ከነዛ ከተሰሩ ህንፃዎች ክፍሎች ስር ወንዞች ጅረቶች ኩልልልል እያሉ ይፈሳሉ። ዝም ብላችሁ በአይነ ህሊናችሁ አስቡ ዱንያ ላይ እጅግ የተዋበ ህንፃ እጅግ የተዋበ ከህንፃው ስር ያሉ ወንዞች ጅረቶች ተክሎች አስቡ የሆነ ቦታ አስባችሁ እዚው ቅሩ ወደ ጀነት አትሻገሩ። ላ ተስተጢዑነ ወስፈሃ ጀነትን መወሰፍ መግለጽ የሚችል አካል የለም። ለምን አናውቀውም? ረሱልን እኮ እንዲናቸው ብለው የገለጿቸው ያወቋቸው ናቸው። ስለዚህ እህቶች ከወርቅ ከልዑል ከዘበርጀድ ከያቁት የተሰሩ ህንፃዎች ከስስሮቻቸው ወንዞች ጅረቶች ይፈሳሉ። ደግሞ እህቶችና ወንድሞች ይሄ እኔ መፈላስፈው ቃል አይደለም وعد الله يا الله قال كدان لا يخلف الله الميعاد الله قالون قطرون يميافرس املاك አይደለም እንዲህ አይነት ዓለም አዘጋጅቻለሁ ሲል በቃ ተዘጋጅቷል። እንኳን ያ الله ረሱልም የተናገሩትን ይፈጽማል። እንኳን ረሱል ዛሬ አቡ ያስሚን ዲዋይ ድምጻችን ይስማ የተናገሩትን ይፈጽማል። ኦኬ አልፎ አልፎ ቢስቱም አላህ እንዲህ አደርጋለሁ ካለ ምንም ይሳነው አምላክ አይደለም። ስለዚህ ወንድሞች ፕሊስ እስቲ አላህን ለማፍቀር እስኪ መንገድ እናበጃለን። ዝም ብለን የተዋከብን ነው መንገድ እናበጅለታለን ኢንሻአላህ። وعد الله لا يخلف الله الميعاد يهي الله كترو له الله جل وعلا دمو ببحري قالوا يم يا فارس يكترو النجر يمشر املاك ادلم ماشي الم ترى أتايم من دي يا محمد إلال أن الله الله كو أنزل من السماء كسماء أوردوال ما أن وهانكو أوردوال أي تايم يا محمد إلال الله مالت ألم ترى أيها الإنسان العاقل أنت أمرو يا الله سونني بلهم التاسب وقل له سبوي أتايم من دي ان الله انزل من السماء ماء الله وسبات كسماء لا زناب ناوردوال اهتوش بالله عليكم يسوس كسماء زناب ناوردوال با الله نغري كسماء يسوس زناب ماورد تشلوال الشر نبي محمد عليه الصلاه والسلام مدير نتابقل ابقي بلو عقم ابينتوال الشر الله نو زنابن ياوردو مدر انديتابق ليازات الله نو يسوس يسو لجن فطروال انين كاسبر متبتا يغنبال يسوس نو جيتاب يلاملكو وندموت جهتوج نو يسوسن ماصن است ياسقمطو يسراو الله نو الله مالك ان الله انزل من السماء ماء كسبات كسمايات لا زنابن ياوردو الله نو فسلكه የሚገርመው ደግሞ አስከዶ አስገባው ያኑሃ የናቢአ في الارض ምድር ገጽ ውስጥ በየቱቦ በየምንጩ እንዲጓዝ ከሰማይ ያወረደውዋ الله جل وعلا በየመስመር ውስጥ አስገባው ادخله مسالك وعيونا في الارض واجراه فيها فسلكه አስገባው ከሰማይ ወረደው ዝና መሬት ላይ ቁጭ አለ። ምን ውስጥ አስገባው? መሳሪክ ማለት መግቢያ ወይም በየምንጮቹ በየመግቢያዎቹ ውሃውን አስገባውና ውስጥ ለውስጥ ሄዶ ሰዎች የሚፈልጉበት ቦታ ይፈልቃል። ወይ ሰዎች ጉድጓድ ሲቆፍሩ ውሃ ሲፈልጉ ብቅ ያለ ሰዎች እንዲጠቀሙበት ያደርጋል። ይሄን ያደረገው ኢየሱስ ነው። ይሄን ያደረጉት ነብይ መሐመድ ናቸው። ይሄን ያደረገው የሰው ልጆች የሚገዙት ጂን ነው። ይሄን ያደረጉት መላእክት ናቸው። ገብርኤል ነው። ኖ من الذي انزل من السماء ماء الله من الذي انبت في الارض نباتا الله من الذي خلقنا الله من الذي يميتنا الله من الذي يرزقنا الله يا سلام اراودو تهتوچ اندموچ وي فكرين ككبل يسو زاري سو الله ثم كذابها لا يخرج به وطال الله زرعا ازمرا يوطال مختلفا يتلياي ازمرا الوانه ملكو يتلياي ازمرا اياچو كسماي بوردو زناب مدرلاي انديفس يادرغوال كافر جاي يقلاقلال كذا يتلياي ملك يالو ازمرا انديوط يادرغال معناتنا ها ዝናቡ ከላይ የመጣው ዝናብ አንድ ሆኖ የሚበቅለው ግን እጅግ የተለያየ አይነት ፍራፍሬና አዝመራ ነው። ከዛ በኋላ ይደርቃል። ፈተራሁ ተመለከተው አለ ሙስፈረን ገርጥቶ ወደ ቢጫነት ተቀይሮ ደሞት መልኩ ተላላቸው። ከሰማይ ዝናብ አወረደ ከዛ በኋላ ይሄን ዝናብ በየቱቦ በየመግቢያ ውስጥ እንዲገባ አደረገ። ከዛ በኋላ ምድር እትልያየ ነገር እንድታወጣ እትልያየ የተዘራባት ነገር እንድታበቅል አደረገ። ከዛ ያ የበቀለው ነገር ደግሞ ፈትፍማ ይሂጁ ከዛ ድርቅ ይላል ፈተራሁ ሙስፈራን ዳልቻ ወይ ወደ ቢጫነት ተቀየረ ይሆናል ለማለት ነው። ثم كذاس بهالا يجعله خطاما الله سبر ببر يدرقوه يا رب قلت يجي كالنزي يهن قالين كميسا موسا ووش بفيت اللي بيوست يانتن فكر اني لا يتعلو النسو لفتها قنيو بقل لي قني يانتن فكر شعلو انه كالبنو فلقو عقطويني هوني شلال كتماري ووش بفيت يانتن فكر اني لبوست عالبن ان في ذلك ار الله በዚህ ነገር ውስጥ እኮ ለዝክራ ተግሳጽ አለው ምክር አለው አለ ሊኡል አልባ ለልቦና ባልተቤቶች ትልቅ ምክርና ተግሳጽ ውስጡ አለ አለ ያ ሰላም ዛሬ እግራችሁን ዘርግታችሁ የምትጠጡት ውሃ والله الله ያወርደው የናንተ ሀገር ማሽኖች ምንም ዝም ብሎ ነው ዝም ብሎ ሐቂቃ ያላህ ማሽን ደንታ የናንተ ሀገር ማሽኖች እንደፈለጉ ቢጨፈለቁ ምድር እንድታበቅል ማድረግ አይችሉ። ያ ረብ እነ في ذلك እስካሁን በተነገራችሁ መለኮታዊ ቃል ውስጥ ለዝክራ ሊኡል አልባ ልቡና ባልተቤቶች ለአምሮ ባልተቤቶች ትልቅ ምክርና ተግሳጽ ውስጡ አለ። ካልተመከርንስኛ ካላችሁ አቂሎች አይደላችሁም ይላል ቁርአን። አታስቡም የልቦና ባልተቤቶች አይደላችሁም እንጂ ቁርአን ምንም ብሎ ያናገራችሁ አለ። አስቡት በአላህ እናንተ ሲጋራ የሚያጨሳለ አስቀያሚ ሲጋራ ማለት ነው። አፍ የሚያሽት አፍ የሚያገማ ማለት ነው። መጠጥ የሚጠጣል የሚሰክራል ወድቆ ተንገዳግዶ ክብሩን የሚነሳው ማለት ነው። ዝሙት ሰርቶ ይገባል ለጥቂት ደቂቃ የአላህን ህግና ስርዓት ጥሶ ረካው ብሎ ከዛ የጻጻት ዶፍ የሚወርድበት አለ። ሚስቱን አስቀምጦ ባልጎ ብዙ ህጎጥ ነገር ባሏን አስቀምጣ ብዙ ጋጦጥ ነገር ስለ ገብታም ትመጣታለች። እህቴ ወንድሜ አላህ ምን ያረ ነው እምትቆምበት ምድር ሊዘረጋሁት እኔ ነኝ። ምድር እንድታበቅል አድርገ የምቀልባችሁ እኔ ነኝ። ሰማይ እንድታዘኑ አድርገ የምቀልባችሁ እኔ ነኝ። እንድትተነፍሱ እንድትናገሩ እንድታውሩ ያደረኩት እኔ ነኝ። እተቁኒ እተቁ ረብኩም ወል ምርጫ እናንተ ነው። አላህ መፍራት ካላዋጣ ሂዱ ውጤቱ አለዛ። አፈመን ሸራህ አላሁ አላህ ልቡን ያሰፋለት ሰው ሰድረሁ ልቡናውን አላህ ያሰፋለት ሰው ለምን الاسلام لا اسلمنا زاري حجاب لبسو سيبال ان انتو است سوري متلبسو توچ نفناچو نف قطر يالدرساچو ابزانيو سوري لباش ليچلا حجاباچو اند نغرو طال ادرغاچو صغراچو كفافتاچو متير بزوچ حالاچو لمن لبوناچو كفت ادل اسلام لا اسقمتو الله لا لو قال كفت ادل زغنو وندوم سيگاراو چاتون ወንብድነውን ቁማሩን ሌብነቱን እንደፈለገ ውሸቱን አትራም ሲመጣ ለምን ልቡ ክፍት አይደለም ዝግ ነው ይጨንቋራት ዋሽ ሲባል አትስረቅ ሲባል ይንቀጠቀጣል ቁማርተው አልተው ማልችልም ይላቸዋል ለምን ዝግ ነው። አላህ ግን ምን አለ አፈመን ሸራህ አላሁ ሰድረሁ ለልኢስላም فهو على نور من ربه ويل للقاسية قلوبهم من ذكر الله يا رب انتج يتزقال بجو قرآن كل شلو ما دامت عيقات والله እኔ ውስጣችን ከባድ ይመስለኛል። ለበጣም ዲናለው የማስበው ሰው ከናንተ ጋር ዚ መጥቶ ለምን ቃሚ ሆኖ አገኘዋለሁ? ሊጎስ ተማሪ ነው ይማቆላመጠው ተማሪ ቃሚ ለምን አጫሽ ሴታ ምንድነው ግራ የተጋቡ ትንሽ የሰማቸው ሀዲሶች አሉ በቃ ጠንካራው ሊመስላቸዋል ግን ሰው ክፍት አይደለም ልቡ ምታዳምጡት ስራ ፈታችሁ መደበሪያ ከሆነ ውጡ አልፈራም አምሳም ሀያም ተማሪ ሁን ከልብ የሚያዳምጥን ሲሆን ፈልገው ዛሬ ምን ሆኛለሁ ስለባቸው ተብያለሁ አፉ በሉኝ ቁርአን አፈመን ሸራህ አላሁ ሰድረሁ ለኢማን ለእምነት አላህ ልቦናውን ያሰፋለት ሰው فهو على نور እሱ ይሄ ግለሰብ ያሰላም على نور من ربه ጌታው በሰጠው ብርሃን ላይ ነው ሆቶቼ እስከ አንድ ነገር እንስማማ አታቻል ከሴት ጋር ያለህን ግንኙነት ህጋዊ አድርገው ሲባል ቢጨንቀው ሲልም ሴት ሳይጨብጥ ሴት ሳይስም ከሴት ጋር ሳይላፋ መዋል የሚከብደው ወንድ አለ ግን ደግሞ አንዳንድ ጊዜ በጣም ዲነኛ መስሎ ቁጭ ነው የሚለው ይሄን አጀንዳ ሲነሳ ጭንቅንቅ ይሏል በቃ ፈታ አይደል ወይ አላህ እንደዚህ ብሏል ለካ አው ያ ረብ አስተግፍሩላህ ወአቱቡ ኢለይክ ጌታ ሆይ ማረኝ ይቅርታ ጠይቃለሁ ብሎ ሲዋደቃ ተውትም ለምን ልቡ ዝግ ነው ሰላስ ሰገድ ቀሎታል ሶስት ሰገድ አንዳንድ ጊዜ ልምድ እኮ ይሆናል ልምድ ሆኖ ሰላቷን ግጥም አድርጎ ይዟታል ከዛ ውጭ ግን እባክህ ህጎት ሆነ ከሴት ጋር ያለህን ግንኙነት አቁመው ዛሬ እኮ ሴቷ አብራቁቷን ቁጭ ብላ ፊት ለፊት ሁሉ ነገር ነው የሚታየው እና አላህ ግን ምን ብሎ አቆላመጠው فهو على نور من ربه ልቦናው ለኢማን ክፍት የሆነ ሰው والله ከዚህ በላይ ምን ኑር አለ እህቶቼ ነብዩን ራሱ አላህ ሲያቆላመጥ እንዳል ታቀላችሁ ነው አለም نشرح لك صدرك ልቦናህን ለእምነት ክፍት አላደረግነው እንዴ ያ መሐመድ ይሄ እኮ ትልቅ ጸጋ ነው ይላል ሰለላሁ ዐለይሂ ወሰለም ነብዩ ሰለም አላህ አራቸው ነገር ሁሉ ይሰሩ ነበር ለምን ልባቸው ክፍት ነበር ከእናንተ ውስጥ ጠጪ አለ በቃ ሙስሊም ከሆነ እባክህ መጠጥ መጠጣት حرام ነው ይጎዳሃል ወደ ጀሀነም ይወስዳል መጠጥ ኡሙል ኸባኢስ ነው ወንጀሎች ሁሉ ቁንጮ ነው ተው ሲባል ድግጥ ብሎ ነው መተው ያለበት ክፍት ሆነ ልብካለው አብዛኛው ከተማ ሲመጣ ቃሚ ነው ከእናንተ ውስጥ حرام حلال ራሱ መለየት በጣም ነው የሚከብደው በጣም እናቶች ወንድሞች እምናገረው እንትረፍ ነው እምናገረው ሪል የውነት አድርጉት ፌክ ስለምና ላይ ኸይር ጀና ጀነት አስገባ ፌኩ ዱንያ ላይ ራሱ ሲነቃባችሁ ከሰው ልብ ትወጣላችሁ ፌክ ሲሆን እኔ ሰው አይሳሳትም ይያልኳችሁ አይደለም ሰው ሊሳሳት ይችላል እኔም ላጠፋ ይችላል ደንገት ብሎ ግን መመለስ የሙእሚን ባህሪ ነው ሲናገረው አላህ እንዲህ አለ አው ያ ረብ የሚል ልብ ነው እናንተ ዛሬ እኮ ቁርአን ነግራችሁት ጸጉሩን ይያከራከር ነውዋል እድሜ ልኩ ይፈልገው እሱ ምንድነው ከስሜቱ ጋር የምትሄደውን ቅብል ሊያደርጋቸዋል ከስሜቱ ጋር ካልሄደች ደግሞ አትምጡበት ዛሬስ ስታወሩት አይስማማውም እሷንም አይስማማትም ስለዚህ ወንድሞች ይሄ انشرح الصدر ወይኔ አላህ ለኔ ይወፍቀኝ እናንተም ለራሳችሁ ዱአ አርጉ እስኪልኝ ዱአ አርጉልኝ ያንዳችሁን አላህ ሰምቶ ሙእሚን ያደርገኝ ይሆናል አፈመን شرح الله صدره الله ልቦናውን ያሰፋለት ሰው ለኢስላም ለእስልምና فهو السوء على نور من ربه ጌታው በሰጠው ብርሃን ላይ ነው ያለው ጌታው በሰጠው ብርሃን ላይ ነው ያለው ከዛ አላህ ምን አመሰላችሁ ልቦናችን ካልሰፋ ኡስታዝ መሐመድ እሺ ምንድነው ጣፋንታችሁ ካላችሁ የሆነ ነገር ሲነገር አደነግጡ አንዷ ትላንትና ከባድ ክርክር ላይ ነበር ግልጽ ያለ ህግ ወጥ ነገር እየሰራች ነው ባሏ ላይ ማለት ነው። አሪ ይሄ ነገር ህገወጥ ነው ስላት አልገባኝም። ይሄንሽ እንዲወጥ እንዲገጥ እንዲ ግማሽ ተቀበያለሁ ግማሽ አልተቀበልኩም። በግልጽ ቋንቋ ማለት ነው ሰው ከባድ ነው። አላህ ግን ምን አለ? እውነት ሲነገረው ክፍት ብሎ ማይቀበል ልብ ካላችሁ ልቦቻችሁ ደርቅለች ህክምና አስፈልጋታል። ምን ይሁን ያ ረብ ካላችሁት ፈወይሉ ሊልቃሲየት ያለ ወየውላችሁ ለነማ ሊልቃሲየት ቁሉብሁም ልቦቻቸው ድርቅ ክርችም ማለባቸው ሰው ወየውላችሁ። ዛሬ እኮ ባልና ሚስት መካከል ባል ለሚስት ቁርአን ቢነግራት አትቀበለው። ለምን? ስሜቷን ቢላት ባል መጠጠጥቶ ይተክላ አላህን ፍራ መጠጣቁን ብትለው አይቀበላትም። ቁማርቶ ብትለው አይቀበላትም። እባክህ አትበድለኝ ብትለው አይቀበላትም። ለምን? ዝግኗ እና አላህ ማለ እንደዚህ አይነት ሰዎች አለ ፈወይሉ ሊልቃሲየት ቁሉቡ ወየውላቸው ልቦቻቸው ለደረቀና እውነትን ለመቀበል ለሚታገሩ ሰዎች አለ ምን ይከላ ከአላህ ምክር ልቦቻቸው የደረቀባቸው ሰዎች ያአላህ ቃል እየተነገረ ያአላህ ቃል እየዘነበባቸው ልቦቻቸው ፈታ ሰፋ ከፈት ብሎ መቀበል ያልቻሉ ሰዎች ወየውላቸው አለ። ከዛ ቀጥሎ ምን አመስላችሁ ዘጋው እኔና እናንተ ራሱ ሚያናግር ይመስላል ኡላኢክ ፊ ዳላሊን ሙቢን ኡላኢክ ፊ ዳላሊን ሙቢን እነዚህ ሰዎች ግልጽ በሆነ ጥመት ላይ ነው ያሉት ያ ልቦቻቸው ለእስልምና ያልተከፈተ ባሎቻችሁን እዩዋቸው። ወላሂ ቁርአን ማዳመጥ የሚጨንቀው ባል ይዘሽ እምትተኝ ይሄት ሺነሽ ቁርአን ማዳመጥ የሚጨንቃት የሚጠባት ሚስት አቅፋችሁ የምትተኙ ብዙዎች ናችሁ። አላህ እነዚህን ሰዎች ምን አላቸው? ኡላ ፈወይሉን ሊልቃሲየቲ ቁሉቡሁም ሚን ዚክሪላህ ያአላህ ምክር እየተሰጠ ልቦቻቸው ድርቅ ጥምም ጭጥብብ ያለባቸው ሰዎች ወየውላቸው። ኡላኢከ ፊ ዳላሊን ሙቢን እንደነዚህ አይነት ሰዎች ግልጽ ጥመት ውስጥ ናቸው ይላል። ያአላህ ምክር ያአላህ ተግሳጽ ልቦቻቸውን ያልከፈተላቸው ሰዎች ያ ረብ ያ ሳቲር ዘጋውኩ እነዚህ ጥመት ውስጥ ነው ያሉት አሉ። ቢላህ አለይኩም ደፍሮ ምንግረኛለ እኛ ነው የመረከት የሚለኝ እኔ ቁርአን ሲነገር በጣም ነው ደግግጠው ልቤ ክፍት ነው። ኦኬ ይሄ ብዙም እና እዚህ ሩም ውስጥ አለ ዘዎች አይመረከተ ብለው ደረቱን ነፍቱን ምንግረኝ አንበሳ አለ አንበስ ይታለች አለች። ፕሊስ ፕሊስ ያ اخዋኒ ወይ اخዋቲ ተፈበሩ መሪም ዘጋቸው። የስ እኔ ማሻአላህ ተፈደል ኡል ዳዋ ሲል ስማክ ፕሊስ ኡል ዳዋ ኡል ዳዋ የስ እኔ ኦኬ ክፍት ያለ ሰፋ ያለ ልብ ኡል ዳዋ አላህ ከሰጠት يا سلام والله تلك نعمان والله ستوت قول دعوة حقيقة لبوت لإسلمنا كفتك هنا يهون نقر سنقر تدندت بركك كبنو قرآننا كبرو من بلسك هنا يا سلام الله وفقه الله قطلك الله مالت نزل يا ورد املاك نو احسن الحديث كوريوچ كله اجيج يتوابا حديثن يا ورد املاك نو والله بوليتيكنيوچ ياورالو يهايمانوس سوچ ياورالو يتاريخ سوچ يناغرالو لبولد ميصفوتم ياورالو غازيتنياو ياورالو والله اهتوتشي كقرآن تشالة حديث يلم وري يلم بقر يلم كالما نرميه نسى اللهم دان تكالاتشو إهين قرآن كاملاك زند علمت عم كالاتشو عن بيت مقراف عم سايون عم تنى قرآن ودك عدر قيمل قلت تشالة كبار فتنا كربا اسكزاري مما الاستفا والله قرآن سلال قبان راقنو انجي بيقبان انديت متأفت ملكو تاوي باور مسلال قلبت قلو ياس دنقت يتزقال البقن زقن ودرو الله ما لا تهتج نزل أحسن الحديثي مرت وري مرت نقر يورد أملاكنا كتابا هي حديث يهي نقر مسعف ماله متشابها كفلو ككفلو قال تمساسا يهوننا أو نسكزاري في ضلال مبين بزوة الله يمزع السلال أولئك من آمن خويلو للكاسر قلوبهم قرآن استي اللو قالاتوج أنو كانو قال يمزع السلال تمزع السلام قل أي السلال جم الجيق يتعفت أنو متادمت بيبال بتمسط وستان بوت من دو قرآن نسولي يوش لا تسلو من فتر مسحوات تاغنو قرآن متشابه يشبه بعضه بعضا في الفصاحة والبلاغة والتناسب بدون تعارض ولا تناقض قران تمساساينو يا بلاغه يا قنقوا يا متقط اغلالصو قران عندو كعندو غا يمسكاكاتنا يميازو فصحاو دغمو هي يا اغلالص طببو موياو هيغاج هيقرر وبتو ميغرمنو بزالاي دغمو كفيلو كفيلو يمسكاك ما يهمن بمصحف ملكو مرت نغغر يوردو الله رحمتوج مثانيه يي كتاب دمو يدغاغمال تثنى وتكرر في المواعظ والاحكام مثانيه يميدغاغم نو يوردو حديث كتاب سيون تمساساي سيون كفلو كفلو غار مثانيه يميدغاغم نو مكروچو يدغاغمال سله جهنم سات سنت يسمعچو سلا جنة سنتي سماتشو سلا ليب النت مطفولنا سنتي سماتشو سلا وشات حرامنا سنتي سمان تدقها قمع ثم توقنا لتانيو خايف لماذا؟ لمن؟ قرآن إيا دقها قمع مكر إيا ستة إيو كسل إيو كتن نك نك قان للم لمن؟ هو يلي لقاسية قروبهم من ذكر الله الله سنقر من نقت لب يلن اسلمنا ونم كنات كبات سلا تركبنا معلتنا مثانية يمدقاقبنا معلتنا مدقاقب متشاردا معلتنا هسا يا رب ستلوت تقشعروا كم ترتلال للجالة من هو كسو كمن هو كمكرو جنود الذين ينزاسا وشكونا كم ترتلال للج يخشون ربه قتاتشون يمفرو قتاتشون يمتنكاكو سووش لبوش أن قلعو تشاتشو كم ترترش مددددد تلالتش يتدقاقما تمساساي نقروش هقوي تدقاقما تمساساي نتيالو يمسال ليه لنا تاندبو تتقصو للاو تام مالا وشا تاندبو تتقصو للاو تام وبتون طيرو الجيقوا ماركو عمو يدقما هنا ايه قرآن الله اللي مفروس ووش كم تر شمككني هذا القنو أما نحن الله يزن الليل إنيا يؤنة الله يزن الليل من البالان لجوج أباتوج ونموج الناتوج الله يزن الليل يعني راسكو إلى متى هذا القسوة يشاكارا سبق الناس كما تشينو يهدرك على النك على النك على النت على التوي على اللب على الكير على الكفافي بهاري هلي ما تشو هلي من نارك هلي ما قطعت هلي صبر ما تعت ما تشينو هي قرآن قرآن تشين سبسب باربو قصصو هي يتزقاو لبورا تشين كفتو لقبا ما تها يا إخوتي ما شوان هدوج إن دال لاقت النوران كموت مبارا ولو نقرتي قلت يعني ما قارنيا أبو جهل وحسرة إلى وي وي وقول إلى يدعون ثبورا يتفات الدوفن قدامي كما كان من تنفسه سلزي يا أحبابي وداجوتي يونت وداجو الله والله أكبراتجو الله قل اتشي سبقنا تبكير اتشي لابتا اتشي فيز تبكير تقشعر منه كذابها لا دقموها تلين تلزبالج جلوشاتهم وقلوبهم لبوشاتهم قلوشاتهم لزب بلال وليت إلى ذكر الله يا رب. أما نحن بمسارة القرآن سننقر إن قوان قلاتشن إن قوان قلواتشن سميت أيسات أنم واشتها الكالاتشهن قطع له القرآن سننقر سميت أيسات أنم الله قل تكشعر منه جلود الذين يخشون ربهم ثم تلين جلودهم وليت إلى ذكر الله إلى ذكر الله يا أحبابي نحكو كتبرين الله أما يذكر دب وستنو يا رب من يني ننتنر له كوش عاش عمالت ننسر له يشاقتون شاقاتون أنستو الله طول بيتكرر لله بيس تطمئن وتسكن قلوبهم وجلودهم إلى ذكر الله قرآن سل جهنم سيورا سل جنة سيورا سيمكر سيقسس دنقتكم ترسب سدار وقودا لك مكرو سيارك لزب فتاي لنا دمو الله ناستوسو ودم الدست ودم ركاتو يزن البلاد وقال العارفون إذا نظروا إلى عالم الجلال طاشوا ودهيالوا أملاك يلكن علم بتملكته بزي طاشوا بقى يتوزعوا يبرعوا لباتشو وإن لا حالهم أثر من عالم الجمال طاشوا زج الدنيا لا يدقموا يا الله جل وعلا وف تفطروا سجلس الله تدقموا دنيا لا يكز سبسب دال نور ينورانو ابن كثير من الهلال هذه صفة الأبرار عند سماع كلام الجبار وإذا قرأوا آيات الوعد والوعيد يهي أبرار وشبهرين الهلال يا الله جبار هنا أملاك قال سيسمو سل جهنمنا زاتشنا الكلان سيكرو وتخويف وتهديد يا الله ما سفرارنا زاتشا سيادامتو تقشعر جلودهم من الخشية والخوف الله أنكم أفراتها تنسى سونتها كم ترتر سمسب بلا وإذا قرأوا آيات الرحمة لانت جلودهم وقلوبهم سل الله أزنت يميارو عن قصوك بانببو قزيد مو لبوشاتشو تلزبال لج قلبوشاتشو تلزبال لج لما لما يرجون ويؤملون من رحمته ولطفه يا الله ازنتون شروطاون تسفاس لما درقو لزب بلالو اي اي قيتاي هذه الصفة ليست عندنا يه اجيك اسقرامي يا أبراروش بحري نازن دي اللي تشمهتوش ذلك على الله يهكو اسكاهون يسمات شهوت ويم ايه القرآن كواله هدى الله يا الله من مريانو يهدي به الله بس سابا يمنا ربات من مريانو من يشاء امي فلقوا نسو قرآن هدانو قرآن من مريانو قرآن رحمتنا الله جل وعلا يمفلقات شون سووك يمني مرابك من مرعونه ومن يضلل مسمار يساتا كالا يكرتا ومن يضلل الله الله كمسمار يناستو كمسمار وچن يادرلو كالا فما له لسو كلو مهدوش من هات مري كلو الله كاتم ممو الله كمسمار وچي كادرلو مجرشاو نايتو عند فلقاتشو تفراغوكي هنجل سمياك نوسو التاقن لمن الله تقريت أمام نوبروس والسنبة قل سبب كها اسكفا أو قوتنا الله أو قوت سيابك تمتي والسنبة قل سبب إنياك أنه عندك على التاقن الله ما شنو ميات أموك على تشوي كأنو من قرم ما يفلق لبك يا زاد شاهم زيقا قوت بلا تشوي الدام تاتشو من المكة أنا تتفلقو منم بقى سماتشو قرآن زكتاتشو زاوناتشو إذا قدموا يتوستم عليك لزيانة لبوتش الله يقول لفاتشو قرآن روستن دايقا ويزاقوال دمين في الله قلت لما من كان يريد الحياة الدنيا كنا الدنيا كفل لفاتشو يوا فرنجا قروا سجة دولار مرة نداتشو لألو دولار نتقطوا دفاتشو ألو بثالة من فلقات شوت يتوقع لها مريد تودوار يونتش بوتا في الله يتنسر أدرقاتشو ألو من كان يريد الحياة آخرة دمو آخرة دمو من فلقسا آخرة فلقوا رمي تنكسا كسا الدزاو اتبدر رباط رمي كفلوا على النبي سلازي ما كيرستي شتو فلقوا هدوش بليس يعني ماشنو ترو مؤمن مهنو ماشنو الله رمي فلاو يعني مستين سعدام متوسك عنه والله نمو لاتو يعني فلز ماران دايما سلاتو أسك عنه يعني لبنا كتاب لا يتقمت وقرآن لا يتقمت ويمؤمنوا شلب بيصرع لكم بنيا أوكي ومن يضلل فما له من هاد أفمن يتقي يمتنكك سو بوجهه بفتو سوء العذاب أسكفيون جهنم انكتات يمتنكك النمي فراسو يوم القيامة يكاما كان فيتو ولا جهنم اسات وردو يجهنم مكراس كما الزفق وبستفيت اني فرانا متنكك سو فمن يجعل وجهه وقاية من عذاب جهنم الشديد وخبره محذوف تقديره كمن هو آمن من العذاب فمن يتقي يمتنكك سو بوجهه بفيت سوء الأذام جهنم أسكفي كتات دايلكاو أساتون كفيتو لا يميت أنا كاو قلة سوي من كامتي كاماكا كتاتون يمت أبتنو أوكي ولي جهنم سات قبطو بكراو اللي عينو إيه قلة سوي سكايون دايبر التابت فيتون داي كاتل كفيتو لاي كتاتون لمكراك للتابل إيه قلة سوي كاماكا سلام هنو جهنم سات سايي سايناكا ولي جنة ميقباسو قارا كلهم دي أرقنا دلو አይሆንም እንኳን ጀሃነም ዓለም ውስጥ ገብቶ ፊቱን ከስቃይ ለመከላከል የሚታገለው ሰው ከጀነት ሰው ጋር ሊስተካከል አይደለም ጭቃ ቤትና ብሎኬት ቤት ውስጥ የሚኖር ሰው እኩል አይደለም አኗኗራቸው ትንሽ ፈርቅ አለው ስለዚህ እህቶች ጀሃነም እንዳትበላችሁ ጀሃነም እንዳትበላን የምትጠብቀን እሷ ነች ከተቀየርን ደግሞ فبشر عبادي وقيل يبالا للظالمين لقفنوش ذوقوا ما سو يبالا ما كنتم تكسبون الدنيا هي وتلا اتسارون ينبرون جهنم القطعات كما سو زاري ان انت ظالمو جار الله چو بدامر تسوشنا چو جن ظالم مالت زموت بيسرى تساستو متوبت مالتي عدل اكا عادي نورمال قفل مطفو تقبال فكر رادقو اوادو طوات ماتا ازاو سمتاق نسو مالتي تقبالو سيمبلي هنو لسو كسو قنزب سيوسر كمار سي تجاوز سي بلا سي بلا سي دبدب سي واش سي كتف يولو ظالي مالتكوين لقات مؤمن لا يستمر ونجل سرى دنقيت ولو على الكسوس يتوبتنا بالتابت أما نحن هنيا ما يا رب اللهم ارحمنا اللهم اهدنا يا رب اللهم اهدنا يا رب قرآنه وردبن قرآنه لك لك عشرين نجرن كن بقى لبوش عشرين بيان درقوا النكفة المال أنت ما نجرك يهين وقت عشوالك نادم I'm sorry. Wakil al-Ibbali ni, lagi panjang sembilan barat luar. Buku ma kuntum taksimul. Di dunia ini telah zamut serba nubra. Ia jahannam saat gerta cu, zamut embat malak katah tu cek. Allah, jahannam sewuj kabil tu caci nifas ijal. Nigel degmuk udah caci dekat tarifas nigel al. Yang kita tulis dengar. Kemasu, ma kuntum taksimul. الدنيا هي تلاقي تسرط ينبرو قفنو ستتاسي سرق سعونا بدي نبرو زاري زموت اندي ترك سوال مسلاتش ما توبر رياضي سو ما كان لانو سرطين مرلسان سيتوتش بقد بقد يقوتو قوتو واندو قلل يكتتنو واندو تنش تقابلو سجنة جن زموت كو ركسا ركسا زموت مسلات اندو جب دي يهنو متتات منامن سلطاني يهنو مواشت مكتة في قسم قلزة ببل أتموس المالك فرد تسل التاريك ويورنو قدي لهم الزينة قلو استعلم سووش قفو بات اللي يطوار الله تشو قفو بات قلتيتو قل وقيل للظالمين ذوقوا ما كنتم تكسبون الدنيا هو تلاي تسلوت ينبرو نقر قلتيتو هنونا كما سيبالان ada gak kabar no kecuali cukup buat memang batu. Tawa tak kusau, ia kadar. Allah nala kami jaga kadar. Ia tidak. Kذب الذين من قبلهم فأتاهم العذاب من حيث لا يشعرون فأذاقهم الله الخزي في الحياة الدنيا ولعذاب الآخرة أكبر لو كانوا يعلمون يبقى عجوال بس ما نمنى التكام سوى الشادر بين والسلام عليكم ورحمة الله وبركاته يا القباتشو نقر الله ويبقى إياك إزاري عن نكبله አትቀበሉ አትቀበሉ የሚል መንፈስ ይዞኛል እሻው ድምጻችን መሬት አውሩ ለአላህ ቅን ናችኋል ሰላሙ አለይኩም ወራህመቱላሂ ወበረካቱ ወናባቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነው ኡስታዝ ምን አይነት መንፈስ ነው ያዘ النقر مفتاح حق يترقاقت أبسونا عليه بسولاي كلمة العذاب يكتات قال يترقاقت أبسو بسولاي كتات يوجه بسو الله يوسن بسو بتأمتنا بكهدته بمقلت الله ينقر يوسن بسو أنت تادنا والله وي أنت تمرأو الله وي نوع تمرأو أفا أنت أنت تنقذه تادنوا الله من النار كأسات كأسات تادنوا الله وي يا رسول الله صلى الله عليه وسلم بلود إيقا إيقا اتشوال مالات نوع تادنوا منه ومرسو الله يكتات قال يا صدق أبسو يوسن أبسو ما نمسو ليادنوا يتشلم لكن الذين اتقوا نغرغن نيا يتتنققوا غيتاچون ربهم غيتاچون يتتنققوت معناتو يتتنققوا سيبال اسو يعززاچون يسرو يكلكلاچون يتكلكلوت لهم لنسو غرفن كفل عللاچو مين فوقها كلايلايوام غرفن كفل يالات مبنيتون يتغنبا يهونا تا ተጅሪ የሚፈስ የሆነ ምን ተحتሃ ከታቻ አንሃሩን ወንዞች የሚፈሱ የሆነ ክፍል አላቸው وعد الله يا الله قال ነው لا يخلف الله الله اي خلفم ايا فرسم الميعاد قال كدارو ويم قطرون الله ايا فرسم الم ترى اتملكتن ان الله الله كو انزل اورد من السماء كسماء ما ان ذنابا اورد فسلكه اسغباو ينابع من جهنو اندي وطا في الارض بمدرست ثم يخرج به كزام كسولا ياوطال زرعا ازريتن ياوطال مختلفا الوانه كلرو يتلايي يهونا ملكو يتلايي يهونا زرعا ياوطابتال ثم يهيج ከዛ ምድርቃል ፈተራሁ ተመለከተዋል ሙስፈረን ብጫ ወይም ዳለቻ ثم يخرج ثم يجعله ከዛም ያደርጋዋል ሁጣማን የተሰባበረ ያደርጋዋል ان في ذلك በዚህ ነገር ውስጥኩ ይሄን ዝናቡን አውርዶ ምድር ውስጥ አስገብቶ ከውስጥ ውስጥ ሄዶ ሰዎች ሲቆፍሩ እንደ ወንጭ እንደ ምንጭም እንደ ፈሳሽ ውሃም ተደርጎ የተለያየ አዝሬት እንደሞ አብቆሎ ከዛ ደርቆ እንዲሰባበር በማድረጉ በዚህ ሁሉ ሂደት እነ في ذلك በዚህ ሁሉ ሂደት ለذكرى ተግሳጽ አለበት ለኡልል አልባብ ለልቦና ባለቤቶች أفمن شرح الله الله لبونا ونعصف اللسو أفمن شرح الله الله يعصف اللسو صدره لبونا ون لبون الله يعصف اللسو للإسلام لإسلام لبون يعصف اللتكفة اللسو فهو على نور السوب برهان لينو من ربه كجتاو كهون برهان لينو صدقلت ويولت للقاسيه لدرقت قلوبهم لبوناچو لدر فويلن صفات صدقلت ويولت للقاسيه قلوبهم لبوچاچو لدرقو ساوچ من ذكر الله كالله تكساز لبوناچو لدرقه ساوچ صفات ويولاچو اولئك انسو في ضلال بتمت لعيناتشو مبين قلص بهونة امت لعيناتشو الله الله كو نزل اورد احسن الحديث يعني يقر قنشو يهونون مرت يهونون اورد كتابا كتاب يهون متشابها تمساسا يهون በጎነትን ሲያወራ ሁክምን ደሞ ፍርድን ሲያወራ እንደገና ኺላፍ ባለመኖሩ ልክ አንድ አይነት ተማሐሳ የሆነን ቁርአን አወረደ መታኒየ ደጋገመውን ቅሳውን ፍርዱን ደጋገመ ሚደጋገምበት የሆነ ቁርአንን አወረደ ተቅሽዕሩ ትኮማተራለች ሚንሁ كذي ككتاب جنود الذين يننيا قدواتشو يخشون ربهم جتاتشون يمي فروت سووش كقرآن بزي كتاب إهين سيسامو قدواتشو يكوما ترى يدرقال لمن وعيديننا ماستنك كياوننا زاتشون سيسامها مالتنا ثم تلينو كذام انتن تلسلسا لت جنودهم ወዳቸውና ወቁሉብሁም ልቦናቸው إلى ذكر الله بالله تجز بالله تجز هذا ما لتنو لبونا شو يا لبتن يا الله أن إذنتنا يجنة أنت نسيسمو يا الله أن إذنتنا يا الله أن مهرة نسيسمو ترو ترو نجا الله أن نجر سيسمو لبونا شو إلى سلسالج ودا شو نا لبونا شو إلى سلسال ذلك يه قرآن ويم دمو يه إهن إهن أكد عندي إهن قرآن سيسمو قد أشوف مكما ترو عندي دم يالله دستاس مو يالله عن إذن تنا مهرته رحمته سيسمو قد أشوف نال بتشو ملا سب سب ملا سب ملا سب سب النجر ود الله يالله من مريانو يهدي به الله يمي مرابط من يشاء الله يشاء للسوء ومن يضلل الله الله يتأمم مسو بكهدتنا بتأمته يتنسى بكفرنا بتأمته يتنسى الله يتأمم مسو فما له لسو يلو من هاد يمي مراو سو يلو أفمن يتقي يمي تنكك سو كلنون بوجهه بفيتو سوء العذاب يكتعات مطفو يهو ሆነውን ቅጣት በፊት የሚጠነቀቅ ሰው የውም ለቂያመቲ የቂያም ቀን ኩፉ የሆነውን ቅጣት አስከፍ የሆነውን ቅጣት በፊት የሚጠነቀቅ ሰውና ጀነት ገብቶ በጀነት ከዚ ቅጣት የዳነ ሰው እኩል ነው አይደለም وقيل للذين لننا يبالوا ذوقوا قمصوا ما كنتم በነበረ የነበራችሁበት ነገር ቀመሱ ተክሲቡን ስሰሩት የነበረው ነገር ቀመሱ ትባላሉ አላሁ አለ ጸጥ ብሎ አለ ሳል ተሰማውም ነው ከባቶ ቆጥቼ ነው ምጽፍም የለም ምንም የለም እንደውም ሎቢ ሎቢ ያየው ነው እንትን ያልኩት ሰም جزاكم الله خير الجزاء ارينا مايك ياز السلام عليكم ورحمه الله وبركاته اخوتي الكرام ما شاء الله تسمتهال الله يجمر له كلهم صدق بلا طرون يسمع اوكي جزاك الله خير الجزاء انا مستل موكر ادمتني مستل ما استكاكلو منام نغير يلم كسمعتو بقال بحساب اندو استاذ كاستمارو والله انا تنش مشغول نبركو جن اهون نو يمطوت فكرتار دلي نجوم عند نبر يالاش يتنياو ايا نجوم መጨረሻ ላይ ኦኬ ወቂለ ለዛሊሚና ለበደለኞቹ አሃ ለበደለኞቹ ይባላሉ ዙቁ ቀመሱ ما كنتم تكسبون سسروت ينبراحتو تنسرا بسو لاي قراتون كمسود بالو للذين انا ياركوت مسلي اندومني تو بيجيكو لوبي يايو تسلمنا عفوا جزاك الله خير الجزاء نجوم ما شاء الله الله يجمر لنش اعوذ بالله من الشيطان الرجيم بسم الله الرحمن الرحيم أفمن حق يترغغط للسو عليه بالسولى كلمة العذاب يكتات قال يترغغط للسو أفأنت أنت تنكزه أنت تدين عليه مغوى من في النار كإساءة مالتنا ረሱልን ነው የሚለው። አፈመን ሐቅ አለይህ ከሊመቱል አዛብ፣ የአዛብ የተረጋገጠለት ሰው አንተን ያ ሙሐመድ መዳን አትችልም ማለት ነው። ላኪን ለዚና ላኪን፣ ይሁን እንጂ አለዚና እነኞ፣ ላኪን ለዚና እተቀው፣ ላኪን ማለት ይሁን እንጂ አለዚና እነኛ፣ እተቀው ረበሁም፣ አላሁ የሚፈሩት ጌታቸው የሚፈሩት፣ ለሁም ለነሱ ጉረፉን ክፍል አላቸው፣ ሚን ፈውቅሃ ከፎቁም ጉረፉን ክፍል አላቸው፣ መብንየቱን የተሰራች ፎቁም ከፎቅ ላይ የተሰራ ክፍሎች አላቸው። ወስፉን አላህ ብቻ ነው የሚያውቀው፣ እኛ ክፍል ብለን እንለፍ ብለዋል ኡስታዝ። ተጅሪ ከስራቸው የምትሄዱ ሚን ታህቲሃ ከስር የምትሄዱ ሚን ታህቲሃ ለነሃር ከስሮቿ ጅረቶች የሚፈሱበት ክፍሎች ፎቆች አሉላቸው ማለት ነው። እነማን እተቁ ረብሁም አላሁ የሚፈሩት ማለት ነው። ዋዕደላህ የአላህ ቀጠሮ ሀቅ ነው። ላ ዩክልፉ ላሁ ልሚአድ አላህ እኮ ቀጠረውን አይካለፍም ማለትም ቀጠሮ ሀቅ ነው አይካለፍም ማለት ነው። የአላህ ቀጠሮ ይሆናል አይቀርም ማለት ነው። አለም ተራ አታይም አናላህ አላህ እኮ አንዘለ አወረደ ሚነሰማ ከሰማ ማአን ዝናብን አወረደ ፈሰለካ ገባ ማለት ነው። ወደ መሬት ሰርቆ ገባ ቀዶ ወደ መሬት ገባ ማለት ነው። ያንብኡ ከገባ በኋላ ደግሞ እንት ምንጭ ይሆናል ፊል አርድ ወደ መሬት ከገባ በኋላ ምንጭ ሆኖ ይወጣል ማለት ነው። ሶመ ዩክርጁ እንደገና ይወጣል ብሂ ከዛ ዘረአን ማሳ ይወጣል ሙክተሊፈን ማለት የተለያየ አልዋኑሁ ማለት ሸክሉ ማለት ነው። አልዋኑሁ መልኩ የተለያየ ሆኖ ይወጣል። አቡ ያሲን የና ቢዓ ምንድና ያልከው? ውሃው ወደ ውስጥ ከገባ በኋላ ምንጭ ወይም ደግሞ የተጠራቀመ ውሃ ሆኖ ወደ ላይ ይወጣል ነው። መንቢአ መንባ ማለት ምንጭ አይደለም እንዴ? ነው የናቢአ ያስወጣዋል ማለት ነው። የናቢያ ማለት ትክክለኛ አረብኛውን ስንፈልገው ምንጭ ማለት ነው። ናም አዎ። ስለዚህ ፈሰለከሁ ወደ ውስጥ ይገባል ምን ይሆናል? ከገባ በኋላ የናቢያ ምንጭ ወይም የተጠራቀመ ውሃ ይሆናል። ሶማ የክሩጁ ይወጣል ብሂ ከዛ ከመሬት ወደ ላይ ይወጣል ማለት ነው። ዘረአን ምን ይወጣል? ዘረአን ማሳ ይወጣል። ወደ ውስጥ ከገባ በኋላ ውሃም ሆኖ ይወጣል፣ እንደገና ደግሞ ማሳ ይወጣል ማለት ነው። ሙክተሊፈን የተለያየ ሙክተሊፈን ማለት አልዋኑሁ ማለት ሸክሉ የተለያየ ሆኖ ይወጣል ማለት ነው። ይሄ ማሳው ሶማ የሂጁ ጠንካራ ይሆናል። ፈተራሁ ታያላችሁ ሙስፈራን እንትን ፈተራሁ ታያለ ሙስፈራን ሱመ የሂድ ይደርቃል ነው። ይደርቃል። ፈተራሁ ሙስፈር ምንድን ነው በአማርኛ? አስፈር ብጫ ወይም ዳለች። አዎ ብጫ። አዎ ብጫ ማለት ነው። አማርኛ ጠፍቶ ብኩ ነው። ይቅርታ አድርግልኝ። ፈተራሁ ታየዋለህ ሙስፈረን ቢጫ ሆኖ ታየዋለህ ማለት ነው። ሶመ የጃአሉሁ ከዛ በኋላ ይሆናል ሁጣማ የተሰባበረ ይሆናል። እውነት ነው። አሁን አሸት ያድጋል፣ አሸት ይሆናል፣ ከዛ በኋላ ቢጫ ይሆናል፣ ከዛ በኋላ ያን ይሰባበራል። በአይናችን የምናየው ነገር ነው። አሁን ቁርአን የሚያወራልን ማለት ነው። ኢነ ፊ ዛሊካ ይሄ እኮ ለዚክራ ተግዛዝኖ ልዑል አልባብ የልብ ባለቤቶች እኮ ተግዛዝ ነው ማለት ነው፣ ወይም ደግሞ መስታወሻ ነው ማለት ነው። አፈመን ሸረሐ አላህ ልቡን ያሰፋለት ሰው ወይም ደግሞ ልቡን የከፈተለት ሰው ሰድረሁ ልቡን ማለት ነው ልልእስላም በእስልምና ማለት ነው። ፈሁወ እሱ እኮ አላ ኑርን ብራን ላይ ነው ያለ ሚን ረብሂ ከአላህ ብራን ከአላህ የተሰጠው ብራን ላይ ነው ያለ ማለት ነው። ሚን ረብሂ ማለት ከአላህ የተሰጠው ፈወይሉን ወዮላቸው ልልቃሲየት ቁሉብሁም ልባችሁ የደረቀ ሰዎች ወዮላችሁ ሚን ዚክሪላህ ከአላህ ቁርአን ወይም ደግሞ ከአላህም ከማስታወስ ልባችሁን የደረቀላችሁ ሰዎች ወዮላችሁ ይላል አላህ። ኡላኢከ እነሱ ፊ ደላሊን ሙቢን ግልጽ ያለ ጥመት ላይ ነው ያላችሁት ይላል አላሁ። አላህ ማለት አላሁ አላሁ እኮ ነዘለ አወረደ አሕሰን አልሐዲስ ከምርጥ ቃላት ወይም ደግሞ ከምርጥ ንግግር አወረደ ኪታባን ቁርአን ማለት ነው። ሙተሻቢሃን ማለት ገፍትን ስንቀራ የተመሳሰለ ማለት ነው። አያው ቢመሳሰልም ደግሞ ውስጡ አያው ቢለያይም ውስጡ አንድ የሆነ ሙተሻቢሃን የመሳሰሉትን አያውቶች ማለት ነው። እንዴት ቢባል ኡላኢከ ብዙ ቦታ እናዋለን መሰሉ ለዚነ የሚለውን ሁሉ ቦታ እናያለን። እንደዚህ ሆኖ ማዕናው ደግሞ የተከላለፈ አላህ የተመሳሰሉትን መነ መሳኒያ ማለት የተረጋገጠ ይደጋገማል ማለት ነው። ይደጋገማል ማለት አዎ፣ ቃሉ ቢደጋገምም ያዘው አያው ሌላ ነው ማለት ነው። ተቅሸዑራ ኩርቱፍላል ኮኖ ሚንሁ ተቅሸዑሩ እንደዚሁም ኩርቱች ይላሉ ምንሁ ከሱ ጅሉዱ ለዚና እነኛ ቆዳቸውን ኩርቱፍላል ለምን የክሸውነ አላሁን ስለሚፈሩ ረበሁም አላህ ጌታቸውን ስለሚፈሩ ቆዳቸውን የአላህን ቁርአን ሲቀሩ ማዕናውን ሲያስታውሱ ቅጣቱንም እቃቡንም ሲያዩ ቆዳቸውን ዝግንን ይላቸዋል። ቆዳቸውን ኩርቱፍ ያረጋል ይላልዋአሌይኩም ሰላም ድጋማ ኦኬ ተክሻኡር የምትለው ነው። ተክሻኡሩ ከመጀመሪያውም ጀምረ ብትደግመው ተሻለ ነው። አላህ ማለት ኦኬ ሙቢን ብዬ ከዛ ኡላኢከ ፊ ደላሊን ሙቢን እነኛ በግልጽ ያለ ጥመት ውስጥ አለ ብዬ እዛ ላይ አቋረጥ። አላሁ አላሁ እኮ ነዘለ አወረደ አሕሰነል ሀዲስ ከሚሻለው ሀዲስ አወረደ ማለት ሀዲስ ንግግር ማለት ነው። የሀዲስ ማለት ቃላት ወይም የንግግር ምርጥ የሆነውን ነገር አወረደ ከንግግሮች ምርት የሆነን ንግግር አወረደ ኪታባን ቁርአን ማለት ነው። ኪታብ ማለት ሙተሻቢሃን የመሳሰሉት ምኑን ነው የተመሳሰለ ጽሁፉም የተመሳሰለ ቃላቶቹን የተመሳሳይ ሆኖ ግን የሚያስረዱት ሌላ የሆኑትን አወረደ አላህ ማለት ነው። መሳኒያ የተደጋገመ ማለት እንደዚሁም አለዚነ ሚሎ ላኡ ከሚሎ የተደጋገመ ማለት ነው። ተቅሸዑር ማለት ምኑ ኩርቱፍ ላይ እንዴት እዚህ ላይ እስቲ አማርኛውን ንገረኝ። ይኮማተራል አዎ፣ ይሄ ነው የደከመኝ። ኦኬ ተቅሸዑሩ ይኮማተራሉ ምኑ በቁርአንን ቃል ሲሰሙ ጅሉዱ ለዚነ ያ ቆዳቸውን ይሰሙ ቁርአንን አዛቡን ታዚቡን እቃቡን ጥሩም መጥፎን ሲሰሙ ይኮታተፋሉ ጅሉዱ ለዚነ እነኝ ቆዳቸውን የክሸውነ ረበሁም አላሁም ከመፍራት የተነሳ ማለት ነው። ወደዚጋ አንድ ላስተካክልል ቃላቱን ነው ትርጉሙ አንድ ነው ችግር አንድ ነው ማለት ነው። ኦኬ አለያዩ መለያየት አለብን ማለት ነው። ተቅሸዕሩ ይኮማተራል ሚንሁ ከዚህ አህሰን ከሆነው ከንግግር ሁሉ ምርጥ የሆነውን አላህ ካወርድ ከክታብ ማለት ነው ይኮማተራል ጅሉድ ለዚነ የነኛ ቆዳቸው ይኮማተራል የክሸውን ረበሁም ጌታቸውን የሚፈሩት አላህን የሚጠነቀቁት አላህን የሚፈሩት ቁርአንን ወዓድንና ወኢድን ማስጠንቀቂያና ዛቻ ያለበትን ቦታ ይሰሙ ጌታቸውን የሚፈሩ ሰዎች ቆዳቸው ይሸማቀቃል ይኮማተራል። ኦኬ። አላህን የሚፈሩ ሰዎች ቁርአን ሲሰሙ ማስጠንቀቂያና ማስፈራሪያ ያለበት ቦታ ሲሰሙ ቆዳቸው ይኮማተራል። ኦኬ ለድጋሞ እኔ ተክሻኡር ይኮማተራል منهم በነሱ ከነሱ ቆዳቸው ማለት ነው። ከቁርአን ማለት ነው። ከቁርአኑን ሲሰሙ ማለት ነው። ጁሉዱ الذين እነኛ ጁሉዱ ብሎ ከዛ በኋላ አለዚነ ብዬ ልጀምር ጁሉዱ الذين እነኛ ሰዎች ቆዳቸው ይኮማተራል። ትንሽ ቆይ ቆይ تكشعر منهم جلود اوكي تكشعر منهم بي جلود الذين بي مجمر عليه معناتنا اولي تكشعر منهم تكشعر منهم قدا كما ترى معناتنا جلود قدا الذين اننا يخشون ربهم اللهم كما فراتنا وين اللهم يفروت معناتنا زيلا اللهن يميفروا الصوت ازي قال اللهن يميفروا الصوت قرانن سيسمو قداچو يكوماتر اكوماتر معناتنا اوكي ثم تلينو اندغنا دمو يلسلسال جلودهم قداچو فقلوبهم اندوم قلوب لباچو معناتنا الى ذكر الله بالله ግሳሴ ማለት ነው ወይ እንደሞ በአላህን ዝክር በመቅራት በመዘከር ማለት ነው። ዛሊከ ሄኮ ሁደላህ ያአላህ ሁደል ዛሊከ ሄኮ ሁደላህ ያአላህ መምሪያኖ የሃዲ ቢሂ ቀጥያራጓ ለፈለገውን ሰው ማን ያሻው ፈለገውን ሰው የሃዲ ቢሂ የቀና መንገድ ያህዲ ቢሂ የቀና መንገድን ኢማራል ማን ያሻው የፈለገውን ሰው ወመን ይድልላህ አላህ ያጣመመ ሰው ፈማለሁ ለሱኮ ምንሃ ድጋማው እስኪ ዛሊከ ከሚለው ድጋማው ኦኬ ዛሊከ ኢሄ ሁደላህ ያአላህ መምሪያኖ ያህዲ ቢሂ ሰዎቹን ሂዳያ መስጠት ያህዲ ቢሂ ማለት ቀጥታ መንገድ የሚመራ ማለት ነው። ማን ያሻው የፈለገውን ዛሊከ ይሄ ቁርአኑ ኡስታዝ የፈሰረው ይሄ ቁርአኑ ነው ያለው ሁደላህ ያአላህ መመሪያ ነው። አው ያህዲ ቢሂ አላህ ይመራበታል ማን ያሻው ያሻለትን ሰው አላህ ይመራበታል በቁርአኑ ومن يدل الله الله يرى شان سمو بس يطمال معناتنا اوكي ومن يدل الله الله يطمنه فما له لسو يلوم من حد مما راسو يلم معناتنا مياقناو سو يلم اهو كطمنه بوا مياقناو سو يلم معناتنا افمن يتقي اوكي افمن يتقي متناقق ساو بوجهه بفيتو معناتنا افمن يتقي متناقق ساونا بوجهه بفيتو سوء العذاب اسكفيون كتاب يوم القيامه اسكفيون كتاب متناقق ساو قلنا ما يتناقق ساو كل نوع كوي دواي زيغا ينين قران متنو من الان افمن يتقي بوجهه سؤال عذاب يوم القيامه بلا قومان جن يا استاذ انت جاي على القرانم اندزي نو كذا بهالا وكيل للظالمين بلا نو مجمرو استيو ምን ይኸውልህ እኔ ጋር ያለ ቁርአን ምን ይላል መሰለህ? እዚህ አፈመን የተቂ ቢወጂሂ ሱኡል አዛብ የውመል ቂያመት ብሎ ወቂለ ሊዛልሚን ይላል። ቀጥሎ ትክክል ነው። ኦኬ ግን ኡስታዝ ከሸርህ ይሁን የጨመረ ነበረ፣ ግን መልሼ አልጠየቅኩም። ከሸርህ ይሆናል። ኦኬ አፈመን የተቂ የሚጠናቀቅ ሰው ቢወጂሂ በፊቱ ማለት ነው ሱኡል አዛብ አስከፊውን ቅጣት የውመል ቂያማ የቂያመቷ ቀን እኩል ነው ወይ? ከማን ጋራ? ማይመጠነቅ ሰው ጋራ እኩል ነው ወይ? እኩል አይደለም ነው መልሱ። ወቂላ ይላል ሊዛልሚና በደለኞቹን ዙቁ ቅመሱ ይባላሉ። ማኮንቱም ተክስቡን ምትሰሩ የነበራችሁትን ቅመሱ ይባላሉ ማለት ነው። እስከዛ ድረስ ነው አይደለም? ከዘበት እስትፍሃም አለው። አፈመን የተቂ የሚጠነቀቅ ሰው ቢወጅህ በፊቱ ማለትም ሰው ወደ እሳት ሲመጣ ታስሮ እጅጉ ታስሮ በአግላል አንገቱንና እጅግሩን ታስሮ እጁን እግሩን በሰንሰለትና እጁና እግሩን በአግላል የሚባለው ይሄ ምንድን ነበር? በቀደም ሳሰም አግላል አንገት ላይ የሚጠለቀው እና